ሰው መስሎት መጣና ቁረሾቹ ሱራቃ በጣም ይወዱት ያከብሩት ስለነበር ምን አለ እኔ እኮ ሱራቃ ነኝ ልመክራችሁ ነው የመጣችሁ የመጣሁት አለና በልባቸው ቸው ሱራቃ መስሎ ታያቸው ሱራቃን ስለሚወዱ የሱን መምሪያና የሱን ቃላት ደግሞ ወደዱት ማለት ነው ተግባባን ያኸዋ እና ይሄ ነገር የተዝይን የሸይጣን ተዝይን ነው ምን ይላል አላህ ሱብሃነሁ ወተዓላ ወኢዝ ዘየነ ለሁሙ ሸይጣኑ አዕማለሁም እነዛ መጥፎ መጥፎ ስራ የሚሰሩ ሰዎች እኮ ሸይጣን በልባቸው ሸይጣን በልባቸው ስለ ሸለመውና ያኒ አስውቦ ስለ አስቀመጠው ነው መጥፎ ስራ የሚሰሩ ያሉ ይላል طيب ሶስተኛው ቀጽ ደግሞ ሸይጣን ነው አላህ ነው የማይታወቀው ደግሞ በማይታወቀው መልክ ያሳፈረው ደግሞ አላህ ምን አለው زين للناس حب الشهوات አሁን በዚህ ያለው በእጃችን ያለችው አያ ምን አለ زين للناس حب الشهوات በልባቸው እኮ የሴትና የሻህዋና የስሜት ነገር አሳምሮ ተቀምጧል በልባቸው ለዚህ ነው ሰው ገንዘብ የሚወደው ሴት የሚወደው ዚና የሚወደው ምን የሚወደው እና ብልጭልጭ ነገር የሚወደው በአዱንያ እኮ በልባቸው ተዘይኖ ቁጭ ስላለ ነው ማን ነው የዘየነው እዚህ ላይ አልተጠቀሰም ላኪን هو التزي من الشيطان በመጨረሻ ምን አሉ ዑለማዎቹ በሙሉ ዑለማዎቹ ምን አሉ መጥፎ ነገር በጣም የምትወድ ከሆነ በልብህ የዘየነው ሸይጣን ነው አለው ጥሩ ነገር የምትወድ ከሆነ ደግሞ ይህ ዚና ይህ ተዚን ደግሞ ከአላህ ነው ስለዚህ አላህ ስብሐነ ወተዓላ ጥሩ ጥሩ ነገር ያሳምርልናል ያሱበናል ወይ ደግሞ በልባችን ይቀርጽልን ብለን ነው ዱዓ የምናደርገው ኢዘን ዙይነ ሊናሲ ሁብ ሸሃዋት ሱብሃንአላህ የሰው ልጅ በጣም በጣም በስሜት እኮ በጣም ተበድሏል ስሜቱ እየተከተለ ነው ይላል ذكر تعالى في هذه الايه زين للناس ብሎ ስድስት ነገር ነው የጠቀሰው አላህ Subhanahu Wa Ta'ala እነዚህ ስድስት ሰዎች ናቸው ስድስት ነገሮች ናቸው ሰው የሚያሳስቱ ያሉ በጣም በጣም የምንሳሳተው እነዚህ ስድስት ነገሮች ናቸው እንግዲህ አላህ ነው የጠቀሳቸው ምክንያቱም አላህ ኢባዱን ያቃል ባሮቹን ያቃል በምን አይነት እንደሚታለሉ እሱ ብቻ ነው የሚያቀው እና ምን ይላል ሁብ ሸዋት ብሎ ሚነ ኒሳ አለ መጀመሪያ ሴቶች ጠቀሰ ይውላችሁ እኔ ስለ ሴቶች ስናገር አላህ ያለው ነው ተረጉመው እንጂ የሴቶች መናገር ወልፍ ወይም የሱን እንትን ፍቅር ነሮኝ እንዳይሆን እንዳይመስላችሁ እኔ ገልጻለሁ አሁን አላህ እንደገለጸውና ነብዩ እንደገለጸው ዑለማዎች እንደገለጹት ስለ ኒሳ ገልጻለሁ እኔ اذا من النساء عليه ከዛ ቀጥሎ والبنين عليه ልጆች ማለት ነው ከዛ ቀጥሎ القناطير المقنطره قناطير المقنطره ማለት ብዛት ያለው ብልጭልጭ ነገር እንዴት መሰለ من الذهب والفضة ከዛ ቀጥሎ والخيل المسومة يعني ፈረስና ስገልጸው ይገባቸዋል ፈረስ ማለት ነው ፈረስ ውበት ያላት መልክ ያላት ለጭነት ለጦርነት የማትሄድ ፈረስ ማለት ነው والأنعام ከብትና ማል ማለት ነው ንብረት ማለት ነው ገበሬዎች ያቃሉ ይሄን ትርጉም እኛ እናቀውም በሬ ላም ፍየል አህያ ፈረስ ግመል ምናምን ያላቸው እነሱ ትርጉም ያቃሉ ማለት ነው والحرث حرث ማለት ደግሞ የርሻ ቦታ ነው ይሄም ገበሬዎቹ በጣም በጣም ስሜታቸው በዚህ ያቃሉ እኛ ግን አናቀውም ይሄ ነገር እሺ እንሄድ እስቲ قال العلماء ከነዚህ ስድስቱ የጠቀሰው አላህ Subhanahu Wa Ta'ala اشدها هي حب النساء እና ከነዚህ በጣም ጠንካራና አደገኛ የሆነው ሸይጣን በልባችን የሸላለመውና ያስዋበው የሴቶች ፍቅር ነው ይላል የሴቶች ጉዳይ ነው እሺ حب النساء للرجال وحب الرجال للنساء يعني የሸህዋ ነገር ማለት ነው የሴክስ ስሜት ማለት ነው በሌላ አነጋገር የሴትና የወንድ መዋደድ ይሄ ነው ከባዱ እንትኑ ችግር በልባችን የተሰለጠው ይህ ነገር ነው ይላል طيب وصدق رسول الله صلى الله عليه وسلم نبياችንም صلى الله عليه وسلم هو الصادق المصدوق من قال ما تركت فيكم بعدي فتنه اشد واضر على الرجال من النساء سبحان الله ان انت ወንዶች امه محمد እና ከሴቶች በላይ ፍትና አልተውኩም ይላል እኔ የሞትኩ ነኝ የሄድኩ ነው ግን በጣም አደጋ አደረ አይመላቹ የሴቶች ፍትና የሴት መውደድና ያኒ እንትኑ ስሜት ነገር እንደዚህ ሴት መውደድ ምናምን እንደዚህ አይነት ፍትና ያኒ የለም በዚህ አዱንያ አሉ ነብያችን ሰለላሁ ዐለይሂ ወሰለም طيب وكان اول فتنه النساء فتنه الناس في امراه تقالاچو الدنيا كتفطرت اسك يوم القيامه مجمريا فتنه ينبروا سيدنا ادم سيفطر مجمريا سو مجدلنا فتنه يتجمروا بسيت نو تقالاچو قابيل وندمو حابيلن قدله لمن يقابيل اهت بتام قنجو سلنبرچو ከዛ ሀቢል ሊያገባት ሲላ እኔንም ማገባት ብለዋል ይውላችሁ መጀመሪያ ፍትና መጀመሪያ ደም የፈሰሰ በሴቶች ነው ተምራችኋል እናንተ አይደለም እንደ በሱረት البقره ይሄ ነገር ተምረናል طيب اذا يقول الشهوه يا اخوه عدو لدود شهوه ስሜት ማለት ነው የሴት ስሜት ወይም ሴት ወይ ወንድ ስሜት ካለ ይሄ ነገር በጣም ከባድ ጠላት መሆኑን ማወቅ አለባችሁ اذا مات نعم ወደሱ ከዘነበልክ አንድ ሰው ወደ ሴትና ወደ ስሜት ብቻ ከዘነበለ እንደዚህ አይነት ጠላት በዚህ አዱንያ አልተገኘም ይላሉ طيب حتى النبي صلى الله عليه وسلم لم يخفي هذا حتى سبحان الله العظيم نبياችን የተናገሩት ንግግርኮ ኡነት እንደዚህ ኡነት እኮ ነው የተናገሩት ምን አሉ መሰላችሁ አሁን አንዳንድ ሰዎች አሉ በጣም የሴት ስሜት ይያለው ዝም ብሎ ለትዕቢት ነው ሴት ደሞ ምን ታደርጋለች ጨምላቃ ሴት ደሞ በሴት አንድ ሰው ይዋረዳል والله ሴት ከሆነ እኔ በእግሬ ነው መረግጣት ከዛብ እንለዋለን ከዛብ ነው እንለው በሴት የማይታለል ሰው በጣም ጥቂት ሰው ነው የለም ምክንያቱም መጀመሪያ ነቢያችን አሉ ما تركت فيكم اشد فتنه على الرجال من النساء አሉ ውሸታም እንበላቸው ነቢያችን አይዋሹም አንተ ነው ውሸታም ደሞ በሴት ደሞ አንተ ምንድን ነው ሴት ደሞ ለሴት ደግሞ ሚዛን ትሰጣሉ የሚለው ከዛብ ነው የምንለው ይህ አንድ حتى النبي صلى الله عليه وسلم ነቢያችን ምን አሉ حديث صحيح يقول احب من دنياكم ثلاث አሉ ከዱንያችሁ እኮ ሁለት ነገር በጣም ወዳችኋለሁ አሉ النساء አሉ አልደበቁም ሴት የማይወድ ሰው አለ ወይ ስንገሩኝ በዚህ አዱንያ ወንድ ሆኖ የስሜት ያለው የሚበላ የሚጠጣ ሰው ወንድ ሴት የማይወድ ሰው አለ ሴት የማያስፈልገው ሰው አለ አልተፈጠረም ድንጋይ መሆን አለበት ነቢያችንም ብለዋል አንተ ከነቢያችን አትበልጥም احب من دنياكم አሉ ከናንተ ዱንያ እኮ የምወዳቸው አንዱ النساء አሉ ሁለተኛ ሸቶ ጥሩ ሸቶ ወዳለሁ አሉ وجعلت قرة عين في الصلاة ደሞ ያኔ የአይኔ ማረፊያ ያደረገው ደሞ በሰላት ነው አሉ ያኔ በሰላት ሲገቡ ነቢያችን ሰለላም ጀና ውስጥ እንደገቡ ሆኖ ነው የሚሰማቸው ይሄ አኺራ ጉዳይ ነው ያዱንያ ደሞ ሴት ይወዱ ነበር ሴት ይወዱ ማለት ምንድነው ያኔ ተፈጥሮ ምግብ ይወደዳል መጠጥ ይወደዳል ሴት ይወደዳል ኳስ መጫወት ይወደዳል አንተ ደሞ አለቃ ለመሆን ትወዳለህ ባለባት ለመሆን ትወዳለህ ያኔ ይሄ ሁሉ ይወደዳል ነቢያችን ግን ከዚህ ኒዕማ ያዱንያ ኒዕማ ሴት ወዳለሁ ሸቶ ደሞ ወዳለሁ አይኔ ማረፊያ ደሞ አላህ በሰላት አደረገልኝ አሉ ኢደን ሴት ከልክ ካለፈ ድንበሩ ካለፈ ፍትና ነች በጣም እንትን ነች እንላለን طيب ከዛ በኋላ ولا ينبغي ان يدعي انسان بعدم وجود في نفسه هذه الشهوه እኔ የሴቶች ሸህዋ የለኝም የሚል ሰው መጀመሪያ ውሸታም ነው እንደዚህ ማለት የለበትም እንደዚህ ካለ አላህ የፈጠረው ነገር እየተጻረረ እኮ ነው እኔ ሴቶች ስሜቱ ግድ የለኝም ምንም ኢንሻአላህ 10 አመት ቢሆንም የሚለው ሰው ላ ላ ላ አንተ ነው የምታውቀው አላህ ነው የሚያውቀው ረሱል ሰለላሁ ዐለይሂ ወሰለም ነው የሚያውቀው አንተ ነው የምታውቀው ነው የምንለው እሺ ወሊዘ قدم القران يولاچو 6 ፍትና ተቀሰና አላህ ሱብሃነሁ ወተዓላ በመጀመሪያ የተቀሰው የሴት ጉዳይ ነው ዙይነ ለናሲ حب አለና حب ማለት ፍቅር ማለት ነው حب الشهوات አለ حب الشهوات ማለት ሰውነት ነፍስ የምትፈልገው የምትጓጓውና በጣም ልታገኘው የምትፈልገው ብሎ ጀመረና من النساء ብሎ ጀመረ በሴቶች ጀመረ لانه هو اخطر شيء طيب يقول يقول قدم القرآن اشتهاء الرجال للنساء واشتهاء النساء للرجال لكنه اكتفى بذكر الرجال، يعني حبب للناس حب الشهوات من النساء عليه من النساء كاله يعني ستن مودد ማለት ነው አይደለም ሴት ደሞ ወንድ መውደድ ደሞ እዛ ገብተዋል ሴት መውደድ ወንድ መውደድ ለማለት አልፈለገም አላህ Subhanahu Wa Ta'ala ወለው እኔ አንድ ነገር ልንገራችሁ አሁን Subhanallah Al-Azim በደም በስሙኝ እስቲ አንዱ የሰሃቢ ነገር ለነገራችሁ ነኝ አንድ ደሞ يعني አንድ ደሞ በሪያድ የተገኘ ነገር ልንገራችሁ ምክንያቱም ልንገራችሁ والله የሴት ጉዳይ የሸህዋ ጉዳይ የሴክስ ጉዳይ አደገኛ መሆኑን ስላወቀ አላህ Subhanahu Wa Ta'ala يعني አንዳንድ ጊዜ ማግባት ዋጅብ አድርገዋል ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ተናግረዋል ስለዚህ እና እስቲ ከሰሃባ አንድ ምሳሌ ልሰጣችሁ ነኝ ታቃላችሁ ዑባደቱ ኢብኑ ሳመት የሚባለው ሰሃቢዩ ጀሊል ዑባዳ ኢብኑ ሳመት ትልቁ ሰሃቢ በል የቀቢላው رئيس የነበረው ነው بل كذيه بلاي مننياوم كنبياتي صلى الله عليه وسلم طورنت سيوطا ياند بودن بريغاد هونو نو ميوطاو كباد سو نبر كافيروچو يميفروت نبر انا يا نبياتين تلقو صحابي عباده بن الصامت ونت تناغرسو من على تاقالاچو يقول ايها الناس عليه سبحان الله العظيم ما اقوم الا رفدا عندما تايون ما اقوم الا رفدا يعني اني سقوم ادميو بذا غزي 95 نو 95 عامت نو ادميو انا من يلال ما اقوم الا رفدا اني كمريت سنساكو لمنسات هالتشلم سنسا ሁለት ሰዎች መጥተው በሁለት ጎኔ በሁለት ከሻ ይዘው ነው የሚያሰነሱኝ ያያያቸው አይደለም አሁንና ያhallን طيب يعني ማለት ነው በጣም እርጅና ቆዳዬ ተጠቅልለዋል አይኔ በጣም ወድቀዋል جربايه بقى انتن بلوال يعني سونتي كله بقى تسبب بركو 95 ود 100 يهده نو انا من يلال ما اقوم الا رفدا يلال طيب ولا اكل الا ما لوق بالماء ان قالاتهو بتام كبد يلالو ولا اشرب يلال ولا اكل الا ما لوق بالماء يمبلاو دمو ዳቦ ስጋ አጥንት እናንተ እንደምትበሉት አልበላም ልክ የሶስት አመት ህፃን እንዴት አርጋ ነው እናቷ የምታበላው ዳቦ ታመጣና በሻሂ አርጋ ልክ እንደሊጥ አርጋ ነው የምትሰጠው እንጂ ለምሳሌ አጥንት ስጋ ያለው ብትሰጠው የሶስት አመት ልጅ እንዴት ይበላዋል ሊበላው አይችልም ግን እናቱ ምን ታርጋለች ዳቦ ታመጣለች ወተት ታመጣለችና ከዛ በኋላ ፒስኩት ታመጣለች በሻሂ አርጋ እንደዚህ አርጋ አለስልሳት ሰጠዋለች ሰውየው ምን ይላል አው ዑባደተ ኢብኑ ሳመት እኔ ምን ደሱ ነው ይሆንኩ ኩርምት የለኝም ጥርስ የለኝም የሚያስበላ አፍ የለኝም ልክ እንደ ህፃን ያን ዳቦውን በውሃ ተርክሽ ነው ምበላው እና የውላቹ እርጅናው የገለጸ ነው يقول ما اقوم الا رفدا ولا اكل الا ما لوق بالماء ولكن عليه والله الا والله لا امن صاحبي لو جلست مع امرأة وحدنا والله عجيب عجيب يهن يهن يا الادميه يالني سونته بمول تسبابرو بتام بتام سونته يعني ودمته امت يهده والله عليه كان دسيت بتشاتين باند كفل بنقمت يني غادنيا علام نو مالي غادنيا له اندي عباده بن سامت ما نو غادنياو سنغروش سيصافلي የኔ ጓደኛ አላምነውም ምክንያቱም ሴት ካዬ ሰብር የለውም ማን ነው ባል ጓደኛው ጻፈልኝ እስቲ ጓደኛው አይዋ ፈርጁ ብልቱ ነው የኔ ብልት አላምን እንዴት ያ ዑባደተ ኢብኑ ሳመት 100 አመት ቀርበሃል ሰውነት በሙሉ ተሰብሯል እንትን እንድን ላኪን እኔ ብልቴን አላምንም ጓደኛ አላምንም ይላል እነት ነው እኮ ነው የተናገረው ስለዚህ የዚህ አይነት ሰብር የለም ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ነገር እኮ ነው ሊገልጽ የፈለገው ما خلا رجل بامرأة الا ثالثهما الشيطان يفلقچون ستهن باند يتزغا እንትኑ ክፍል ሰው ጭርሶ የለበትና ጭር ያለው ነገር ሁለታቸውም ለአምስት ስድስት ሰዓት ከተገናኙ ሶስተኛቸው ሸይጣን ነው የሚሆነው ያሉት ነገር ዑባደተም ንሳመት ደግሞ በማላ እየማለ ነው እንትን ያደረገው ማለት ነው። እሺ ይህ የዑባደተም ንሳመት የተገኘው ነው በሪያድ የተገኘው ልንገራችሁ። አንድ ቀን ነግሬያችሁ ነበር ማድሪ መቼ እንደሆነ። ለዚህ ነው ሲዲዎቹ በሙሉ ወደ እኔ ቢመጡ ይህን ነገር ለዚህ ይጠቅሙኛል። ለምሳሌ አሁን የምደግመው ማድሪ ነግሬያችኋለሁ አልነገረካችሁም አላቅም እኔ ግን ከዚህ አርእስ ስለሚሄድ እደግመዋለሁ። ምን ተገኘ መሰላችሁ? እዚህ በሪያድ ነው አንዱ የምናውቀው ሰው ነው ሊያገባ ይፈልጋል። ትንሽ እንትን ነበረው ያኒ ይዞር ነበር እንደዚህ እንደዚህ እና አክስቱ እህቱ ለምን አታገባ ማለትና በመጨረሻ ኸላስ አሁን ተባ ብያለሁ ጨርሼ በቃ ሰላቴም ጀምራለሁ ምን ጀምራለሁ ወደ ዝሙትም አልሄድም በቃ ተባ ብያለሁ ብሎ ጸድቶ ተመለሰና እሺ ላገባ ነኝ ልጅ ፈልጉልኝ አለ። ታቃላችሁ እህቱ ታላቀው አለች እህቱ ታናሽው አለች አክስቱም አለች። በሪያድ ከተማ እነዚህ ሶስት ሴቶች ፈልገው በሙሉ ሴቶች የተስማሙባት አንድ ልጅ አገኙ ማለት ነው። ይህች ልጅ ሰው የመሰከረላት ሰኞና ማክሰኞ የምትጾም በወሩ 3 ቀን የምትጾው 13ኛ 14ኛ 15ኛ ቀን የምትጾም ሰላተ ዱሃ 8 ረክዓ አልፏታ ያቅም ሰላተ ሌል 13 ወይም 11 ረክዓ አልፏታ ያቅም ከነጋላችሁ አንድ ልጅ አገረድ ነችና አላገባችም። ስለዚህ ሰላተ ሌል ትሰግዳለች፣ ሰላተ ዱሃ ትሰግዳለች፣ 3 ቀን ትጾማለች፣ ሐሙስና ሰኞ ትጾማለች። ያኒ እግሯም ራስዋም ጥፍሯም ጠጉሯም ታይቶ አያቅም፣ ማንም ሰው አያቃትም፣ ከቤት አትወጣም። ኸላስ ተቂያ ነቂያ ሁሉ ሰው የመሰከረላት እሷን መረጡላት ማለት ነው። አሁን ኸላስ ቀን ተወሰነ በል ነገ ልታያት ነውና ከአስር በኋላ ናሩት መጣ ቤቷ ውስጥ ገባ። እሷም መጣች ልትታይ ነው እንግዲህ የመጣችው እሷ ያኔ ልታየው እሱ ደሞ ሊያያት መጣችና ሁለቱም ሲተያዩ ለካ የሱ ጓደኛ ነች እሷ። አላህ ያኺ በዚህ አድኔ ያልተነገረ የለም ወላሂ የሱ ጓደኛ ነች። እንዴት ይሆናል ነገር ወላሂ ልነግራችሁ ነኝ የሱ ጓደኛ በዚህ በሳውዲ አረቢያ ሐሙስና ጁምዓ ነው እንትኑ በተለይ ጁምዓ ዊክኤንድ የሚባለው ሁሉ ሰው የሚያሳርፍበት ነው። በየሳምንቱ ሐሙስ ሌሊት ከሱ ጋር ታድራለች እና በቃ ዚና ያደርጋሉ ከዛ ትመለሳለች። ይህን አይነት ጠባይ ያላት ነዓም። ከዛ በኋላ እሺ እሱ እንግዲህ አልገለጸም ነገሩ خلاص እሺ አይቻታለሁና እስቲኻራ አደርጋለሁ እመክራለሁ ብሎ ወጣ። ልክ በቆጠራቸው ሐሙስ ሄደችና ተገናኙ ማለት ነው። ሳቁ ሁለቱም። ስሚ ያላት አንቺ ያላት እህቴ ታናሽዋ እህቴ ታላቅዋ አክስቴ እነሱም እንደ ርዕስ አቅላም ሆነው ግን ከነሱ ሙምኪን 10 የሚሆኑ ሴቶች በሪያድ ሁሉ ፈልገው በሙሉ የተስማሙባት ልጅ አንቺ ነሽ። ደሞ ሲገልጹልኝ እንደዚህ ነች ሰላት ሰግዳለች ዱሃ ሰግዳለች ትጾማለች ነው ያሉኝ አለች። እንዴት ነው ይህ ነገር ብሎ ጠየቃት። ምን አለች እሷ እውነታቸው ነው አለች። ወላሂ ሴቶቹ እንዳሉት እውነታቸው ነች አለች። እኔ ሰኞና ማክሰኞ ስንት አመት ሆኖ እጾማለሁ 3 ቀን እጾማለሁ ሰላተ ዱሃ ሰግዳለሁ ሰላተ ሌል ሰግዳለሁ አንድ ሰው ወንድ የተባለው ጥፍር እግሬን አይቶ አያቅም ከቤት ወጥቼም አላቅም እና የገለጹት ሴቶቹ እውነታቸው ነው። ጠይብ እንዴት አንቺ ጓደኛ አዋለችው በዚህ ረገድ አልቻልኩም ግን አላንተ ደግሞ ማንም ሰው የነካኝ የለም ስለዚህ በዚህ በሴክስ ጉዳይ እውነቴ ነው ሰውነቴን በጣም ሲቆጣጠረው ዘየነ ሸይጣኑ ፊ ቀልቢ የውላችሁ እንግዲህ አያው በደንብ እንዲገባችሁ አሸይጣኑ ዘየነ ሊ ፊ ቀልቢ ሑብ ሸህዋት ምን ሪጃል ምን ላርግ እንግዲህ እሺ እንግዲህ ምን እናርግ አሁን አላት። ምን ታርጋለህ አለ እስቲ አስተያየትህ ንገረኝ አለችው። ጠይብ እንጋባ ኧረ እንጋባ አንተን የመሰለ አላገባ አለችው። የውላችሁ እንግዲህ እኛ የምንጠብቀው አሁን እባክህ አንተን ያበላሸኸኝ እባክህ አንተን ያዋረድከኝና አግባኝ ልትል እንጠብቅ ነበር ላ አለችው። አንተ የመሰለ ሰው አላገባም አለችው። አላህ አላህ አላህ አላህ ወላሂ ይህን ቃል ሲሰማ እኔ እኔ በጣም ደስ አለኝ። እንዴት አላት? አረ አንተማ በዝሙት የተጨማለከው ሰው፣ እኔ ደግሞ በዝሙት የተጨማለከው ሰው፣ እንዴት አንተ ከኔ ጋር አምናለሁ? አንተ ወላሂ የዱንያን ወንዶች ቢጨረሱ አንተ ብቻ ብትቀር አንተን አላገባም አለችው። ከዛ ነዓም ከዛ በሰላም እንለያይ ተብለው በሰላም ተለያዩ ማለት ነው። ይኸውላችሁ እንግዲህ እና ምንድነው ያኒ ሴት ለወንድ ወንድ ለሴት ልክ ነው ይሄ ነገር። ሁሉም ሴት አንጠረጥርም፣ ሁሉ ሴት እንደዚህ ናቸው አንልም። ላ ላ ላ ይክልክል ነው። ሁሉ ሴት እኮ በወንድ አትችልም አይባልም ይሄ ነገር። ላኪን ምንድነው ለምሳሌ ያኒ እንደ እድል ከተገኘ ብቻቸውን ቁጭ ካሉ ወይም ደግሞ በሰፈር ሄደ አባትም የለም እናትም የለም ዘመድ አዝማድ የሚቆጣጠራት የለም። እዚህ ላይ ያኒ ራስዋን ለመቆጣጠር የማትችል ሴቶች 99 በመቶ ናቸው ለማለት የፈለኩት እንጂ ሁሉ ሴት የወንድ እንትና አትችልም ወዚና ያድርጋል ያላ اعوذ بالله እንደዚህ አይባልም። ስለዚህ ምንድነው ምለው እኔ ነቢያችን እንዳሉት ነው اشد فتنة እንደ ሴት አልተውኩም አሉ። والله سبحانه وتعالى حبب للناس حب الشهوات من النساء عليه. ስለዚህ በዚህ ጉዳይ መጠንቀቅ አለብን። እሺ እስትንቀጥል يعني وهذه الفتنه اخوه فتنه شهوه النساء والرجال يشمل الصالح والطالح في معظم الاحوال. دمو صالح عالم ويم دمو اي وعالم نو ايه انديت علمو شيخو اندي شيخاتشو ما انديت بسيت سيت ما شيطان هونو متاياچو لا ايبالم شيخ يهون ولا يفلقو يهون سيت لك متا لبيتشاچو كتغنانيو عالم يهون ولا فاسد يهون بزيه በጣም ሰውነትን መቆጣጠር ከባድ ነው ለማለት ነው የፈለጉት። ከዛ በኋላ ወላ ينجو منها الا من عصمه الله الله يتبقاو ካልሆነ በስተቀር الله የራሱ ጅልባብ አድርጎ ካልሸፈነው የራሱ ሐያ አድርጎ ካልሸፈነው የወንድ ልጅ ዒልም ቢኖረውም ሸኽ ቢኖረው ቢሆንም يعني እድል ከተገኘ የሴቶች ጉዳይ በጣም አይቻለም ለማለት ነው። طيب ከዛ በኋላ يقول كذي تنستونا ونبياتش منالو أيها الشباب قالوا من استطاع منكم الباء فليتزوج انا شلوتا باقن يحبت قزي شلوتا باقن يحبت كأن لنقم أتبل أقبالو تمام لما أقبات هتتشلم قنزبهم يلهم بيتهم يلهم فعليك بالصيام فإنه لك وجاء يعني بس أمارقه ينتن يسكسمت ግደለው አሉ ነቢያችን። ለምንድን ነው እንደዚህ ያሉ? ወጣት ሰው ወንድ ሰው ሴት ካየ ሰብር ስለሌለው በዚህ አርጋቹ ግደሉት ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። طيب ከዛ ከተሎ واحد شيخ داعية في عنده ደሞ በአዲስ አበባ ነው ተቃላን ነው ኢትዮጵያዊ ነው በእንትኑ በመስጊድ ሆኖ دعوة ያደርግ ነበር። ያኺ አንድ ሰው ወነት መናገር እንዴት ይጣፍጣል መሰላችሁ? አሁን አንዳንድ አሉ ትንሽ ዳዕዋ የሚያርጉ ወይ ሼክ የሚሆኑ ነው ይፈኩራሉ። አረ ሴት ደሞ የትር እርኩስ የሆነችው ነገር አንዱ ምን ይለኝ ነበር ሚን አልኹብሲ ወልኸባኢት ሴት ደሞ ምንድነው ዝምብላ በሴት አንድ ሰው ይታለላል ይላል። ከዛ ቀጥሎ ወደ በመጥፎ ነገር ተገኘ ሰውየው መመካት ጥሩ አይደለም። ይህ ሰውየው ምን ይላል መሰላችሁ? በአዲስ አበባ በአንድ መስጂድ ሆኖ ዳዕዋ የሚያርገው ምን ይላል? يقول والله عليه يقولاتش اونت سيناجر نو سويو والله انا ممكن اصبر واؤتمن لو تركوا لي ملء البيت ذهبا عند بيت كفل ورقنا مدابنا انديت يمسل اللؤلؤ ان الماز مولتو يهن بيت طبقوا بيلوي اتشلالهو عليه والله انا اصبر واؤتمن لو تركوا لي او لو تركوني ملء البيت ذهبا وفضة بيت ملو ورق منامن ارقو يهن تبك اللن بلو اتشلال له تامان اهنا له عليه ولكن والله لا اؤتمن على امرأة وحدها تركوها بجنبي لكن والله اني يهن علمي اللن داعي له عندي تسيت بقواني بتوات قن التشلم عليه الله الله هو اندماتشن ويستفهو الله يلهم እሺ እና ምን ይላል? ላኪን ስንት ወርቅና ጨርቅ بأمنت بيتولني إيشالكو عن دي تسيت لبتشاوا لبتشاي بان دو بيت بيتولنجن يهنقر على التمامنم إلى السويو أجزابا يلو دعيانو. طيب هذه هي الحقيقة يا أخوة، لكن هناك بعض الذين لا تستوي أفعالهم مع عقولهم. أنا نسوال لزم بلو مفكروا إيه سيد ذو مؤمن آمن يميلو قن وشتا مش ناشو نمنلو. طيب كذب هلا انظروا أحد يقر ما تشوال عندي بالدسابة هنا يتناقروا ونتنقر يلبوا يتناقروا إيه عينة نو نلالن إشي قتلن يقر ما تشوال يزيه نقر يسيت نجر هون بزي دمد مواله هون بملو نجر دمد مواله اني اونتين اقول لنقراتشو كنانتم كليلام كهولم بزو نجر يماك او اني نن بل التساساتكم لمن مسلاتشو بيكونو سلاسة سلاسة امست اربا كولي متعال ودني بسكايب نو ميمت او بالتوك نو بتليفون نو بنتن نو بموبايل نو بدبدابي نو ببزو نجر انا بزو يمال سماو نجر اللي يم والله بتياك امل كم ميمت او بزو نو انا هون يمتشر الشاو سلسيتوش بزي دمد موالهو كذا ود لجوش هيدان لهو الله يدقسو من النساء بلو والبنين على دلم اني عندي اثيوبياوي الزهر ياري متقنية مكة متقنيو دولتش اللي ينا منالش مسلاشو سبحان الله عنده سعودي اقبات يزي عن تنو يعني ناشنال تيالونو كنزي كتقرش عنده نو انا من تلالش يسويو بلتو يتقرط انو يتقرط بلتنو يعني كناتم درو بزي بنايجيريا بمن بمن نبرا دلم يعني باريا يالو يشتو تال تشتو يمت انا بلوثي قرطو تال مكناتو ميسو چاچو انداي دفر بلو بكا بتام بلقنا متفو سلا نبر انا بلوثاچو يتقرطو بمكا بزو اللو مسجد يتبك اللو ايم بحرم المكي تقاطرو يسر اللو قن هبتا مشنا چو بتام بزو قنزب اللو سو يو انا اقباني عليك قن سي اقباني نقرني علي بلوثي اللينيم تقرطو اللو لكن بمانيوم نجر اني ارداش الله بلو اغباني عليه يقول لك مدي بزي الدنيا يلتغني يلتغني غد يلم اهون سي اغباني عليه سويهو بتام وطات نو ي 4 امات اندزي ادمي نو بتام غوبز نو غرماسا نو تغبان عليه كذا بحالا انغدي طرو نورو نو ميانورات باديس ابا انديت يمسله فيلا سرالات ازي لاي ورق چرق بقى سونتو بقولو اطر بملو اطلقلقوال بورق بقى لكن من يدرج السو بلت سلللو علي والله السو ستنغري يولاچو بعربيا انتن نيصافوت سو بعربيا قلقل نو ينغراچين من تلالچ تزوجتو تلالچ عندو قراط ابلت يالو تلالچ يقتقول اشفق عليه بتام يسازنني علالچ انغدي السو انا متازنلت مكنياتهم هو يبكي ليل نهار سياك فن كنيغا سيتنيا لك اند حصانا لك سال عليه وانا ابكي معه ان دمو سلازن كله دمو بتام عليك سال له عليك يريد الجماع لما جنانيت يفلقال نا سميتو قال سميتو متى بتام مقمقو على اندزي لكن يلم نغرو سلليله يريد الجماع معه شهوه قويه يلو يسكس مت بتام كبار برتو نو يجرحني سونتي بمولو اقوسلو عليك ينكسنيال عليك مكنياتهم ينكسال ينتن بقى بطفرو بايجو منامنو من دم يارق ياكتوال عليك كل جسمي سونتي بمولو ملكت يللو يلم عليك بقى اندزي مسكين والله ياسدنك تحال بطام ياسازن السويو كذو هلا يعني سميتو اللي يارك هيفلقال قن انتنو يلم برو يلم كذب هلا من ادرقال له يسو بني يازنال اني بسو ازنال له بزو قنزبال له بمليون تنو يال له بيت سرال لن يالج ورق من امس التنج لبيت سبوش يبت بزو ارداتانو يادرقالج لكن مع كل هذا ياتشي نقرسل للج لكند ابدهن والسوي والج اهون چنك اللاتو مسات جمرالج سبحان الله العظيم تملكتون قدي الله زين للناس حب الشهوات من النساء سل نبياتين دمو يسيت نجر فتنة نوسل بل نبيات صلى الله عليه وسلم راسات شو سيتو شو وداله سل بل عبادة ابن الصامت يالو سمتات شوال وندماتين بمسجد دعوة ميادرك سمتات شوال بل ببزو مليون ميكوت أرو سلزيه بزو يتنقر نقر اللي الزيه بوتواد اللم سلزي من دنو الله سبحانه وتعالى لزي تتنكك ويلنال مكنياتهم فلقون القرآن بالتحفزم يا أخي بس قالنا بدم سنتسره بزيه لاي كسو مراك نو مدهانيتو مراك بيتشانو سيد ستمتع كسوة ركال حلالي الهون اتشو نقر كسوة ركال لما يتنو إذن الشهوة هي نعمة شهوة نعمة نو لكن الله بفك أدو بوتا ستاسكمتو بيتشانو إلا لن بزي يسيتوشو قداي يالكال سلذي من على الله سبحانه وتعالى زين للناس حب الشهوات من النساء والبنين عليه قتلوا بنين لجوش مالتنو وذكر بعض العلماء عندنا العلماء شو منالو مسلاشو ان الله بدأ في حب الشهوة بالنساء حب الشهوات سل بسيتوت جمر عليه سيتوت جمرو وندوتشو التقساتشو مزا انا وندوتش جمره وندوتش بسيتوتش اندمي تاللو جمره تكسى مالتنا يقول شو رب بالي حب الشهوات من النساء سل يعني وندوش بسيتوش شهوة عندما يتحللون ويقلصوا سيتوشو قن وات بك أشفنا شو الزا من علي من العلماء شو سيتوشو حياء سلالات شو بتفلقم افلق الله سلما تل هل قزي بحياء سلات شفنت نونجي لك اندوان ديو شهوة اللات سميت اللات لكن افلق الله بلا ويمدمو ناس تكني قاتنيا منامن يمثل سيت بوزي اللي مكنياتهم سي فترات بحياء سلا فترات عليه تقباب بان الزيلاي اشي ولكن والبنين سلقن لمن والبنات بلا يجمرم كني قال لاتشو تقباب بان التقباب بان زم بلا شو تتوين حب الشهوات سل بنساء جمره لجوش سي تقاسوقن بنين عليه لمن بنات هايلم علماء شو منالو لكن بدأ تعالى في شأن الذرية بالبنين واندوش بلو جمري مع أنه يشمل أيضا البنات يلجوش فكركو واندوش بتشاد اللم أهون لم سالستي النبل يعني أنداتشو أمت الله أم عبدين واندنا لجاش ألواتشو هرسانو شاد اللم واندوش بتشانو متودد لا سيتوش بتشانو لا هلوم كأنجتاتشو سلوتو هلوم نمتودواتشو زي لاي بنين بلو تكسالو علماتشو لمن بتفترو يواند اللي سلم يوددنو قالو عند سو بمولو عباتنا الناس زي بلو ودواندنتنو ميادلو واند مولدنو امي وددو اند زي يلالو سلزي انا من دنو اند زي سلوهنا ببنين جمري سيتو تشوغن ازي هل تكساتشوهم إذن يقول مع أنه يشمل أيضا البنات لكن المشهور والمألوف أن الناس يحبون البنين عن البنات طيب إذن لجوش دم فتنانات شو نومي لو الله سبحانه وتعالى فتنانات شو كالتت أنا كاكات شو وندوش دم لجوش دم فتنانات شو إلال اسمعوا معي ولقد تمنى الذرية جميع الأنبياء وجميع الناس بمولو يسولج يتبالو لج مولد يما يقوى سو يلا مالو حتى ابراهيم ادميو متو حياة امت درسو ميستو زت انا امت نو متو امت درسا من دنو يالو ربي حبلي من الصالحين الله لج ست اين بلو دعا رق نبر وسيدنا زكريا نفس الشي متو اسر امت تونو ميستاتشو زت انا متو امت درسا لج كان يقول ربي لا تذرني فردا وأنت خير الوارثين يا ربي لمن بتشاين إننا مستيت توان باكه باكه قيثاي لجست أن بلو دعاء درقون البر طيب والإنسان في سبيل حبه لأولاده يضحي براحته نعم والله نا هو لتنيا فتنة يلجوش نو لجوش فتنة ناتشو الله كال تقبقه الله كال وفقه الله كاتو كال ستقه الله نعمة أدرقه كالسته لجوش بلعنا تشويلال نعم والله إذن نقول يقول عندن سوش بل بزو سوش اللو للجات شو سيلو هو تاتشو ميا سالفو اللو للجاتشو سيلو حرام النحلال آيكم يخرب بيوت الناس من أجل أبنائه من أجل بناته يجمع المال من أجلهم من حلال وحرام بقى للجاتشو سيل بزومة فهم يسرى أباتا لي وقد يرتكب بعض الأعمال التي لا يريد ارتكابها يعني أباتيو لما رج ما يفلقوا نقر يا رجال للجاتشو سيل يهي متاي نقرنا بألم زور بتلو بزو نقرنا متايوت نعم وقد يمتنع عن فعل عن دبات ما درج يلبت نقر الله عز وجل نقر للجوتشو سيل ببزو مشكلة لنا ببزو ونجل يقبانو إلى اللو طيب عنده هون بهون درون